ምዕራፍ 2 ክፍል 1 ስነ ቃል የስነ ቃል ምንነትና አበይት ባህሪያት። ስነ ቃል በመነጋገር በመተረት ወይም በመዜም በተወሰኑ ማህበራዊ አጋጣሚዎች ላይ የሚከወን ቃላዊ ፈጠራ ሲሆን ያንድን ማህበረሰብ ባህል ወግና ልማድ እንዲሁም ታሪክ ማስተላለፊያና ልዩ ልዩ ክስተቶችንና የህይወት መልኮችን መግለጫ ኪነ ጥበብ ነው። የኪነ ጥበብ ማህበረሰቦች በረጅም ዘመን ታሪካቸው ያጠራቀሙትና የሚያጠራቅሙት ቅርስ ከመሆኑም በላይ ለህልውናቸው ሲሉ በሚያደርጓቸው እንቅስቃሴዎች ምክንያት የሚከሰት ከአካባቢያቸውና ከተፈጥሮ ጋር ካላቸው መስተጋብርና ትግል የሚፈጠር የአያሌ ገጠመኞች ጥርቅምና የገጠመኞቹም ማንጸባረቂያ ነው። ይህ ቃላዊ ኪነ ጥበብ በተለይ ፊደል ቀርጸው በጽሑፍ በማይገለገሉ ማህበረሰቦች ዘንድ ማንነትንና ምንነትን፣ እምነትን፣ የኑሮ ዘይቤንና ፍልስፍናን፣ አጠቃላይ የዓለም አመለካከትን ቀርሶ ለተተኪው ትውልድ በማስተላለፍ ረገድ የሚጫወተው ሚና ከፍተኛ ነው። በስነ ቃል ህዝቦች ማንነታቸውን ያሳውቁበታል፣ የዝርያቸውን አመጣጥ ይተርኩበታል፣ ስለ አካባቢያቸውና በአጠቃላይ ስለ ዓለማቸው ያላቸውን ፍልስፍና ይቀርጹበታል። ወግና ልማዳቸውን አጠንክረው የሚቆዩበት ዋነኛ መሳሪያቸውም ነው። ሐዘን ደስታቸውን፣ ምኞት ተስፋቸውን፣ ፍቅር ጥላቻቸውን፣ ድል ሽንፈታቸውን፣ ድጋፍ ተቃውሟቸውን፣ በአጠቃላይ የህይወታቸውን መልኮች ያንጸባርቁበታል። ታሪካቸውን ለተከታዮቻቸው በማስተላለፍ የዝርያቸውን ተከታታይነት ያረጋግጡበታል። ሰናይ የሚሏቸው ማህበራዊ እሴቶችና ልማዶች ተጠብቀውና ተከብረው እንዲቆዩ፣ እኩይ የሚሏቸው ደግሞ እንዲወገዱ ያደርጉበታል። በአንድ ማህበረሰብ ላይ የደረሱ አስከፊ ሁኔታዎች፣ የተፈጥሮ አደጋ፣ ስደት፣ ረሃብ፣ ወረርሽኝ፣ ጦርነት የመሳሰሉት ኑሮን አናጊ አጋጣሚዎች ሲደርሱ በስነ ቃል ይገለጻሉ፣ ይታወሳሉ። ማህበረሰቡ ለእነዚህ አስከፊ አጋጣሚዎች የነበረው አመለካከትና የደረሰበት ጉዳት በስነ ቃሉ አማካኝነት ተቀርጾ ለተከታዩ ትውልድ ይተላለፋል። የስነ ቃል ምንጭ የማህበረሰቡ ልዩ ልዩ ገጠመኞች ናቸው። በተለይ ከጥንታዊ የአኗኗር ዘይቤ ብዙ ባራቁና ባልበለጸጉ ማህበረሰቦች በዕለት ተዕለት ህይወታቸው ውስጥ በሚከሰቱ የተለያዩ ግንኙነቶች ምክንያት አያሌ ስነ ቃሎች ይፈሳሉ። ሃሮልድ ኩርላንድ እንደገለጸው ለምሳሌ የአፍሪካ ህዝቦች ስነ ቃሎች ሰው ከመሬትና ከሌሎች ገጽ ተፈጥሮች ጋር ከሚያደርጋቸው ትግሎች፣ ከቦታ ቦታ ከሚያደርጋቸው እንቅስቃሴዎችና የስደት ጉዞዎች፣ በኃይለኛና በደካማ ግዛቶች መካከል ከሚደረጉ ጦርነቶች፣ በግጦሽ መሬትና በውሃ ጉድጓድ ሰበብ ከሚነሱ ግጭቶች፣ የሞትንና የህይወትን በአጠቃላይ የመኖርን ምስጢር ለማወቅ ከሚደረጉ ጥረቶች የሚመነጩ ናቸው። እነዚህ ስነ ቃሎች በሰው ልጆች፣ በወንድና በሴት፣ በሰውና በእንስሳ መካከል በሚፈጠሩ ግንኙነቶች፣ የሰው ልጅ እንግዳ ለሆኑ የተፈጥሮ ገጽታዎች ካሉ አመለካከትና ፍርሃት፣ እንዲሁም ከተመሰቃቀለና ከአስጊ ሁኔታ እርጋታንና ስርዓትን ለመፍጠር ከሚያደርገው መፍጨርጨር የሚፈጠሩ ናቸው። በተለያዩ ማህበራዊ አጋጣሚዎች በየወቅቱና በየዘመናቱ የሚወሩት ተረቶች፣ በአምልኮ ስነ ስርዓቶች ላይ የሚደረደሩት ውዳሴ አማልክትና ዘማሪዎች፣ በእርሻ፣ በአረም፣ በአጨዳና በውቂያ፣ በሌሎችም መሰል ህይወት ደጋፊ ስራዎች ላይ የሚዘሙና የሚነገሩ ስነ ቃሎች፣ በከብት ስምሪት ጊዜ የሚባሉ እንጉርጉሮች፣ በቀብር ስነ ስርዓትና ሀዘን ላይ የሚደረደሩ የሙሾ ግጥሞች፣ በክብረ በዓላት፣ በሰርግ፣ በልጆች ጨዋታ ላይ የሚዘፈኑ ባህላዊ ዘፈኖች፣ በደቦ፣ በእድር፣ በእቁብና በመሳሰሉት አሰባሳቢ አጋጣሚዎች ላይ የሚሰነዘሩ ምሳሌያዊ አነጋገሮች፣ ሰዎች በሚገናኙባቸው አጋጣሚዎች የሚነገሩ ወጎች፣ ቀልዶች፣ ለማህበረሰቡ ጀግኖችና ተደናቂ ግለሰቦች የሚነገሩ ግጥሞችና አፈ ታሪኮች እና ሌሎችም ስነ ቃሎች ማህበረሰቦቹ ስለ ራሳቸው፣ ስለ ሰው ልጅ፣ ስለ አካባቢያቸውና ስለ ዓለም ያሏቸውን አመለካከቶችና የህይወት ፍልስፍናዎች የሚያንጸባርቁ ናቸው። በማህበረሰብ ውስጥ ቡድኖችም ሆኑ ግለሰቦች በስነ ቃል ያሉበትን ሁኔታ በማጤን ሂስ ይሰጣሉ፣ ድጋፍ ተቃውሟቸውን ይገልጻሉ፣ ያለፈውን ያስታውሳሉ፣ የወደፊቱንም ይተነብያሉ፣ ያፈጣጠራቸውን ምስጢር ይመራመራሉ። በተጨማሪም የሰው ልጅ መሰረታዊ ባህሪያት ይገነዘባሉ። ለህልውናቸው ምክንያት ናቸው ብለው የሚያስቧቸውን ነገሮች ያሞግሳሉ። ድክመት ጥንካሬንም ይመረምራሉ። ህፃናቱንና ወጣቶቹን ያስተምራሉ። ከስነ ቃል ባህሪያት አንዱ አመንጭውን ወይም ደራሲውን ለማወቅ አለመቻሉ ነው። አንድን ተረት፣ ቀልድ ወይም ባህላዊ ዘፈን እገሌ ነው ለመጀመሪያ ጊዜ የተረተው፣ የተናገረው ወይም የዘፈነው ብሎ ዛሬ በደራሲነት አንድን ሰው ለመጥቀስ አይቻልም። አፈጣጠሩና ክንውኑ በጋራ በመሆኑ ባህላዊ ምግባር ለግለሰቡ ትኩረት አይሰጥም። ስነ ቃሉም ሀብትነቱ የማህበረሰቡ ነው። ስለዚህ ያቀንቃኙ ወይም የፈጣሪው ስም አይታወቅም። ስነ ቃል በቃል ከአንዱ ወደ አንዱ የሚተላለፍ በመሆኑ መጀመሪያ ያፈለቀውን ግለሰብ ወይም ቡድን ማወቅ አይቻልም። ስነ ቃሉን ሲነገር ወይም ሲዜም ሰምቶ በማስታወስ መልሶ ለሌሎች ለመንገር ወይም ለማዜም የተቻለ የማህበረሰቡ አባል ካንዱ ወደ ሌላው ያስተላልፈውና ለጊዜው ባለቤቱ ለመሆን ይችል ይሆናል። ከዚህም የተነሳ ነው ስነ ቃል የህዝብ ሀብት ነው እየተባለ የሚነገርለት። የባህሉ ሰው የሆነ ሁሉ ችሎታው ካለው ከመሰረትና ከማዜም የሚያግድ አይኖርም። ምንም እንኳ ያንድን ስነ ቃል ደራሲ ለይቶ ማወቅ አይቻልም ቢባልም ቀደም ባለ ጊዜ አንድ የፈጠራ ችሎታ ያለው ሰው የፈጠረው መሆኑን እንገነዘባለን። የግለሰቡ ኪናዊ ፈጠራ ሻራም እንዳለበት ግልጽ ነው። ስነ ቃሉን ካንዱ ሰምቶ ለሌላ የሚነግረው የሚተርተው ወይም የሚያዜመው ደግሞ የራሱን ፈጠራ በመጨመር ለሌላ ያስተላልፈዋል። ከዚህም የተነሳ ስነ ቃል ብዙ ህልና አለው ይባላል። አፈጣጠሩና ክንውኑ በጋራ በመሆኑ ስነ ቃል ቡድናዊ ተግባር ነው። ብዙዎቹ የስነ ቃል አይነቶች በአንድ ሰው ብቻ የሚባሉ አይደሉም። ብዙዎቹ በህብረት የሚነገሩ የተናጋሪንና የአድማጭን ተሳትፎ የሚጠይቁ ናቸው። ለምሳሌ በተረት ተራች አለ፣ ተረቱን የሚያዳምጡትም አሉ። ተረቱ በሚተረትበት ጊዜ አድማጮቹ ዜማ ካለው አብሮ ያዜማሉ። ተራቹ ጥያቄ ቢጠይቃቸው ይመልሳሉ ወይም እንደ ተረቱ ባህሪ በአንድ ነገር ይሳተፋሉ። በባህላዊ ዘፈንም አቀንቃኝ አለ፣ ተሳታፊዎች ወይም ደግሞ ተቀባዮች አሉ። በድምጻቸው ያጅባሉ፣ ያጨበጭባሉ ወይም ከዘፈኑ ጋር የሚዛመድ የሰውነት እንቅስቃሴ ያደርጋሉ። የስነ ቃል የተሳታፊነት ወሰንና አግባብ እንደየስነ ቃሉ አይነት ይለያያል። ለምሳሌ በእንቆቅልሽ የጥያቄና መልስ ተሳትፎ ጊዜ ስህተት ቢፈጠር አድማጩ ማረሚያ ሊሰጥ ይችላል። በፉከራ አይዞህ በርታ በማለት ማደፋፈር የተለመደ ነው። በሙሾ ደግሞ ዋይ ዋይ እያሉ ደረት መምታት፣ እጅ ማርገብገብ ወይም መዝለል ይኖራል። የስነ ቃል አይነቶች የራሳቸው የሆነ ቡድናዊ አሰራር አላቸው። ስነ ቃል ብዙውን ጊዜ የሚቀርበው በአጫጭር ቅርጾች ነው። የሰው የማስታወስ አቅም የተወሰነ በመሆኑና የስነ ቃሉም ተሳታፊዎች በአንዳንድ አሰባሳቢ አጋጣሚ በመገኘት ሊያዳምጡና ሊመለከቱ የሚችሉት ለተወሰነ ጊዜ ወይም ቆይታ በመሆኑ ከጊዜውና ከሁኔታው ጋር ተመጣጣኝ ለመሆን የግድ በአጫጭር ቅርጾች መቅረብ ይኖርበታል። በአንጻሩ ደግሞ በአንዳንድ አካባቢዎች እንደ ኢፔክ ያሉ ረጃጅም የስነ ቃል ቅርጾች መኖራቸው መዘንጋት የለበትም። እስካሁን ከተገለጸው በመነሳት ስነ ቃል ሁለት ዋነኛ ባህሪያት አሉት ማለት ይቻላል። እነሱም ክዋኔና ተለዋዋጭነት ናቸው። እነዚህን ሁለት ዋነኛ ባህሪያት ለየብቻቸው መመልከት ስነ ቃልን ይበልጥ ለመረዳት ይጠቅማል። ክዋኔ። ሩት ፌኒጋን ክዋኔ የስነ ቃል ተቀዳሚና መሰረታዊ ባህሪ ነው ትላለች። በእርግጥም ስነ ቃል ያለ ክዋኔ ህልውና የለውም። አፈጣጠሩም ሆነ ከትውልድ ወደ ትውልድ መተላለፊያው ከክዋኔ የተነጠለ አይደለም። ማንኛውም አይነት ስነ ቃል በክዋኙ አማካኝነት በአንድ ማህበራዊ አጋጣሚ ወይም የመሰበሰቢያ ምክንያት በተሳታፊዎች ፊት የሚነገር የሚተረት ወይም የሚዜምና በድርጊት የሚቀርብ እንጂ እንደ ጽሑፋዊ ስነ ጽሑፍ በአንድ ደራሲ ተደርሶ በወረቀት ሰፍሮ ለብቻ የሚነበብ አይደለም። ስነ ቃል ሙሉ ህልውናውን የሚያገኘው ኪነ ጥበባዊ ሞገሱን የሚጎናጸፈውና የተሳታፊዎቹን ልብ ነክቶ ግቡን የሚመታው በፊታቸው ሲከወን ነው። የአንድ ስነ ቃል አቀንቃኝ ወይም ከዋኝ በተሳታፊዎቹ ፊት ሲቀርብ ባህሉ የሰጠውን የአከዋወን ስልት ሳይለቅ በራሱ የፈጠራ ችሎታ ለስነ ቃሉ ተገቢ ድባብ ለመፍጠርና የተሳታፊዎቹን ስሜት ለመሳብ ተስማሚ አካላዊ እንቅስቃሴዎችን ያደርጋል። አይኑን ያጉረጠርጣል፣ ፊቱን ያጨማድዳል፣ አፉን ይከፍታል፣ እጆቹን ያወናጭፋል ወይ ይዘላል ቁጭ ብድግ ይላል ይረገረጋል እንዳውሬ ጮሃል ብቻ እንደየስነቃሉ አይነት እንቅስቃሴውን ከመናገር ወይም ከመያዘመው ጋር ያስተባበረ ሁኔታውን በድርጊት ያሳያል የሚደረገው የሰውነት እንቅስቃሴ አስደሳች አሳዛኝ ወይም አስደንጋጭና አስፈሪ ድባብን ፈጥሮ የተሳታፊዎቹን ስሜት እንዲሳብ ያደርጋል ተሳታፊዎቹም ፍዝ ተመልካች አይሆኑም ለድባቡ ድምቀት ለመስጠት አስፈላጊውን እጀባና ምላሽ በድምጽ ወይም በጭብጨባ ወይም በአንድ አይነት የሰውነት እንቅስቃሴ በመግለጽ ንቁ ተሳታፊዎች ይሆናሉ ስነቃሉም ተከወነ የሚባለው ያቀንቃኙና የተቀበዮቹ ተሳትፎ ተቀናይቶ ሲቀርብ ነው ክዋኔ እንደየባህሉና እንደየስነቃሉ አይነት ይለያያል ለምሳሌ የቀረርቶና የፍከራ ክዋኔ ከሙሾ ወይም ከሰርግ ዘፈን ጋር አንድ አይደለም ቀረርቶ የሚያሰማው ሰው ወዲያና ወዲህ የተንጎራደደ አይኑን ያጉረጠረጠ ጦር እየሰበቀ በጋሻ መካከተን ያሳየ ነው የሚከውነው በዚህ ግዜ ድባቡ ወኔ ቀስቀሽ ሆናል የተመልካቹም ተሳትፎ አይዞ በማለት ወይም ተነስቶ በመፎከር ሊገለጽ ይችላል በሙሾ ደግሞ አልቃሿ ግጥም እየደረደረች እንደባሉ ያዘነን ስሜት ሊቀሰቅስ በሚችል የሰውነት እንቅስቃሴ ወዲህ ወዲያ ያለች ወይ የዘለለች ተከውናለች ሀዘንተኞቹም ባልቃሿ የዜማ አሰባበርና የፊት መለዋወጥ እንዲሁም በቃላቷ በመነካትና ስለሟቹ ያላቸውን ዕውቂያ በማሰብ ተንሰክስቀው በማልቀስ ወይም በለሆሳስ በማንባት በክዋኔው ይሳተፋሉ ክዋኔ ስነቃሉ እንደፈለቀበትና እንደሚነገርበት አከባቢ ባህል የተለያዩ መልኮች አሉት በአንድ ባህልም እንኳን ቢሆን ለተለያዩ የስነቃል አይነቶች ተስማሚ ሆኑ የተለያዩ የክዋኔ ስልቶች ሊገኙ ይችላሉ በኢትዮጵያ በሚገኙ ብሔረሰቦች የስነቃል ክዋኔዎች ተመሳሳይነትና ልዩነቶች ያሳያሉ ለምሳሌ በሰርግ ጊዜ የሚታየው ጭፈራ ወይም በቀብር ስነ ስርዓት ላይ የሚደረገው ክዋኔ ከሁሉም ዘንድ አንድ አይደለም በአንዱ የለቅሶ ስነ ስርዓት ሙሾ እየተደረደረ ደረት ይደቃል ይዘለላል በሌላው ደግሞ የሟች የቅርብ ዘመዶች ፊታቸውን ይዋጥጣሉ ጸጉራቸውን ይነጫሉ በቀረው ደግሞ ከበሮ ይዞ በመጨፈር ይልክሶ ክዋኔ ይደረጋል በሆታና በድልቂያ ሙታቸውን የሚሰናበቱም አሉ ለምሳሌ በጉራጌ ብሔረሰብ በክስታኔዎች የለክሶ ስነ ስርዓት ላይ ሴቶች በአንድ ወገን ክብ ይሰራሉ አንዷ እክቡ መሃል ከበሮ እየመታች ሙሾ በማውረድ ታዜማለች የቀሩት እሷን እየዞሩ ዜማውን ይቀበሏታል በዚህን ጊዜ የእጅና የእግር እንቅስቃሴ ይደረጋል የእጁ እንቅስቃሴ ሁለት አይነት ሲሆን ሴትዮዋ እጇን ወደ ውስጥ ወይም ወደ ውጪ ታርገበግባለች ወደ ውስጥ ካርገበገበች የሞተው ሰው የቅርብ ዘመዷ ነው ማለት ሲሆን ወደ ውጪ ካርገበገበች ደግሞ ሟች የሩቅ ዘመዷ ነው ማለት ነው በጌዲዮ ብሔረሰብ ዘንድ ደግሞ የለክሶ ክዋኔ ልዩ ልዩ መልኮች ይታዩበታል ከነዚህ አንዱ በጣም የታወቀ ሰው ከተቀበረ በኋላ የሚደረገው የጭፈራ ክዋኔ ነው ክዋኔው የሚካሄደው ለዚሁ ብቻ በተዘጋጀ ስፍራ ሲሆን ከበሮ በሚመቱ ሰዎች ይመራል የሟችን ቤተሰብ ያጀበው ተሳታፊም ከዋኙ የከበሮን ምት እየተከተለ በማዜም የሚደረድረውን ሟችን የሚያሞግስ ግጥም እየተቀበለ ያዜማል በዚህ ክዋኔ ላይ ወንዶችም ሴቶችም ይሳተፋሉ ብዙዎቹ የስነቃል አይነቶች በሚከወኑበት ጊዜ ለድባቡ ድምቀትና እውናዊነት ለመስጠት ልዩ ልዩ ቁሳቁሶች መያዝ የተለመደ ነው በፉከራ ጊዜ ጦርና ጋሻ ወይም ጉራዴ በሆታ ጊዜ ዱላ ዘንግ ወይም ጠመንጃ በለክሱ ጊዜ የሟች ልብስና ጌጣጌጥ ሙያን የሚያመለክቱ ቃዎች በከተሞች ደግሞ ፎቶግራፊ ያዛል በአንዳንዶቹም ስነቃሎች ክዋኔ ጊዜ ከዋኞችና ተሳታፊዎች የተለየ ልብስና ቁሳቁስ የሚይዙበት ሁኔታ አለ ለምሳሌ ከፍሎ በተጠቀሰው በጌዲዮ ብሔረሰብ የለክሶ ስነ ስርዓት ላይ ከዋኞች ለምድና የልዩ ልዩ አውሬዎች ቆዳ ይለብሳሉ የሟቹን ጦርና ጋሻ ይዛሉ ሟቹ አውሬ ገደለ ከሆነ በገደለው አውሬ ቁጥር ከሐረግ ማቶት ይሰራና ማቶቱ በነጭ ጨርቅ ተጠምጥሞ በዙሪያው የሰጎላባ ይሰካበትና ከዋኞቹ ይህን በራሳቸው ላይ እንደ ባርኔጣ አድርገው ይጨፍራሉ ተሳታፊዎቹ ለዚህ ክዋኔ የተዘጋጀ ልብስ ነው የሚለብሱት አረጋውያን በቀለማት ያጌጠ ቁምጣና ከጥቁር ከቀይና ከነጭ ማግ የተሰራ ጥብቆ ለብሰው ከላይ ጋቢ ደርባሉ ወጣቶች ደግሞ ካቡጀት የተሰራ ሽንሽን ቁምጣ ይለብሳሉ። በአጠቃላይ ስነቃል ህይወት ኖሮት ከነሙሉ ድምቀቱና ግመችነቱ ሊከሰት የሚችለው የክዋኔው አካላት በሙሉ ባንድ ሆነው ሲቀርቡ ነው። ማህበራዊው አሰባሳቢ አጋጣሚው ተሳታፊው ያቀንቃኙ ግላዊ ፈጠራ ባንድ ተቀናይቶ መገኘት የግድ ነው። ስነቃል ክዋኔውን ከድባቡ ተነጥሎ ቢገኝ ፍዝ ነው። ለምሳሌ የሚከተሉት የሰርግ ዘፈኖች በወረቀት ሰፍረው ሊነበቡ ይችላሉ። ነገር ግን በወረቀቱ ላይ ክዋኔዎቹ ስለማይታዩ በሚከወኑበት ጊዜ የሚታየው ድምቀትና ሳቢነት እንዲሁም የተሳታፊዎች ስሜትና በጊዜው የሚታይባቸው ድባብ አይታይም። አንድ ሊወስዳት እኮ ሊወስዳት ነው እኮ ባልቴት ሽማግሌ አማላጁ ልኮ ልጅ ብር ይዟት መጣ ሲበር ሙሽራው ለኔ ሙሽሪትም ለኔ ሙሽራው ይበልጣል በከንቱ ኩነኔ ሙሽራው ወሰዳት አይቶ ተመልክቶ በሽቦ ቀለባት ወገቡ አለክቶ ሸሙናዬ ሸሙናዬ ወጣቱ አበባዬ። ሁለት ወፊቱ ብራለች ሙሽሪት ይያለች ጡረው አማጭህን ጡረው አማጭህን ከዚያች ወይዘሮ ያገናኘህን መሄዷ ነው መሰናበቷ ነው ቸልተው ምንድነው አረ ሄደች ወንዙን ተሻገረች የቤቱ ምሰሶ ሙሽሪት ነበረች እድለኛ ነህ ከዚህ መንደር ልጆች እርሷን ያገኘህ። 3 ወንድምዬ ወንድም አበባ ይዘህ በጊዜ ግባ የሙሽራውናት ይስማሽ ኩራት። የነዚህ ግጥሞች ያገጣጥም ስልት የቃላት ምርጫ ቤት አመታት ወይም ያረጋት ምጣኔን ተመልክቶ በስነ ግጥምነታቸው ላይ አስተያየት መስጠት ይቻላል። ነገር ግን እዚህ ወረቀት ላይ በክዋኔው ጊዜ የሚኖረውን አጠቃላይ ድባብና አስደሳችነት ማየት አይቻልም። ግጥሞቹ ነፍስ የሚዘሩት በሰርግ ላይ ሲከወኑ ወይም በተከወኑበት ሁኔታ ሲቀረሱ ነው። ከግጥሞቹ ጋር አብረው መሄዱት ያቀንቃኞቹ ድምጽ ማማር፣ የዘፈኑ አወራረድ ስልት፣ እስክስታው፣ የተቀባዮቹ ጭብጨባ፣ ጭፈራና አጀባ እንዲሁም የተሰበሰበው ሰው ስለ ሰርግ ያለው ብሩህ አስተያየት፣ ስለ ሙሽሮቹ ያለው በጎ አመለካከት፣ በየሰው ላይ የሚታየው ብሩህ ገጽታና እነዚህን ሁኔታዎች የፈጠረው አስደሳች ድባብ በወረቀቱ ላይ አይታይም። ግጥሞቹ በሰርግ አጋጣሚ ላይ ሲከወኑ ግን የተጠቀሱት የክዋኔው አካላት ባንድ ተቀናይተው ስለሚገኙ ዘፈኖቹ የተሳታፊዎችን ልብ ነክተው አስደሳች ስሜትን ከመፍጠራቸውም በላይ ትክክለኛ ህልውናቸውን ያገኛሉ። እስኪ ደግሞ ሁኔታውን በሙሾ ግጥሞች እንመልከተው። አንድ ልብ አልባ ነበረ የሴት ወይዘሮ ቃ ወርቅ እንቁ ነበረ የሴት ወይዘሮ ቃ አወይ የቴ ነገር ሄደች ሰሌን ታጥቃ። ሁለት እኔስ አለክሳለው ጧ ጧ ሙሉ እናትና ጀንበር አይገኝም ቢሉ ጀንበር ትገኛለች ማታ ጠልቃ ጧት እናት የተገኝታ አንድ ያፈር ከበላት። 3 አንጀቴን አንጀቴ ሲበለው አደረ አባቴ የሌለው ልጅ እያንጎራጎረ እንዲያለው ራት የተደናገረ አባቱ በልቶበት ልጁን ጦማ አደረ። የመጀመሪያው ለህት ሁለተኛው ለእናት ሶስተኛው ለአባት ሞት የተገጠሙ ናቸው። ልክ እንደ ሰርጉ ዘፈን እነዚህም በወረቀት ሰፍረው ስናገኛቸው ስላገጣጠም ስልታቸው አስተያየት መስጠት እንችላለን። ይዘታቸውንም ተመልክተን የሐዘን ግጥሞች መሆናቸውን ልንገነዘብና ግጥሞቹን ስንሰማ እህት እናት አባቴ ሞተባቸው ሐዘንተኞች ያሉበትን ሁኔታና ስሜታቸውን ልናጤን እንችላለን። ነገር ግን በክዋኔያቸው ወቅት የሚኖራቸውን የስሜት ቅርብነት እዚህ አናገኝባቸውም። ከደምና ከስጋቸው ተለይተው በአጽማቸው የቀረቡ ናቸውና። ሁለት ተለዋዋጭነት የስነ ቃል ህልውና በሰዎች አንደበት በመነገር ወይም በመዘን በመሆኑ በከፊል ወይም በሙሉ የመለወጥ ባህሪ አለው። አንድ የስነ ቃል አቀንቃኝ ለተሳታፊዎች ከተረተ ካዜመና እንደየስነ ቃሉ አይነት ከከወነ በኋላ ከተሳታፊዎቹ መሐከል አንዳንዶቹ ያዩትንና የሰሙትን እንደየአቅማቸው ለሌሎች ሊያስተላልፉ ይችላሉ። በዚህን ጊዜ በመረሳት ወይም ከሁኔታው እንዲስማማ ለማድረግ አንዳንድ ነገሮች በመጨመራቸውና በመቀነሳቸው ተለውጦ በሌላ መልክ ነው የሚቀርበው። የሰዎች የማስተዋል ችሎታም የተለያየ በመሆኑ አንዱ ያስተዋሰውን ሌላው ሊዘነጋው ስለሚችል ለማሳመርና ከሚቀርብበት ሁኔታ ጋር ለማስማማት የሚጨመሩት ወይም የሚቀነሱት ነገሮች እንደያቀንቃኙ የፈጠራ ችሎታ ስለሚለያዩ ለውጡ ልዩ ልዩ መልኮች ይኖሩታል። የስነ ቃል የመለዋወጥ ባህሪ ከመይተይባቸው ገጽታዎች አንዱ የቃላት ያረጋት ያረፍተ ነገሮችና ያሳም መግለጫ ዘዴዎች ለውጥ ነው። ቀዳሚው አቀንቃኝ ሲተርት ሲያዜም ሲያንጎራጉር የተጠቀመባቸውን ቃላት ሀረጋትና አረፍተ ነገሮች ወይም ያሳም መግለጫዎች የዋለኛው አቀንቃኝ ሙሉ በሙሉ ሊያስተውስ ባለመቻሉ ይረሳውን በሌላ ተክቶ የሚስማማውን መርጦ የስነ ቃሉን አብይ መልክ ሳይለውጥ ለሌላው ያስተላልፋል። ሁኔታውን ጥቂት ምሳሌዎች በመውሰድ እንመልከተው። 1. ትመጫለሽ ብዬ ሳይማዶ ሳይማዶ የልጅነት አይኔ ማማ እንደበረዶ። ይህ የፍቅር ዘፈን በተሰማበት አካባቢ በሌላ አቀንቃኝ ትመጫለሽ ብዬ ሳይማዶ ሳይማዶ አይኔ ተበላሸ ቀልጦ እንደበረዶ ተብሎ ተዚሟል። የነዚህ ሁለት ግጥሞች አብይ ሐሳብ አንድ ነው። የሐሳብ አገላለጽ መንገዳቸው ተመሳሳይ መሆኑ ግልጽ ነው። ልዩነታቸው በተራ ቁጥር 1 በተጠቀሰው ግጥም በሁለተኛው ስንኝ የልጅነት አይኔ ሟሟ የሚለው ሀረግ በተራ ቁጥር 2 ላይ አይኔ ተበላሸ ቀልጦ በሚለው መልወጡ ነው። 3. 12 ሆነን አንድ ሰው ወደነ እሱ ይጫውታል እኛ ተጨንቀነ። እዛው ላይ 12 ሆነን አንዲት ልጅ ወደነ እሷ ትስቃለች እኛ ተጨንቀነ። በተራ ቁጥር 3 የተጠቀሰው በጎጃም በተለይ ፍኖተ ሰላም በሚባሉ አካባቢ የተሰማ ሲሆን በተራ ቁጥር 4 ስር የተጠቀሰው ደግሞ በባህር ዳር አካባቢ ከሌላ ዘፋኝ የተሰማ ነው። በሁለቱ መሐከል የታየው ዋና ለውጥ ግጥሙ የሚነገርለት ሰው ጾታ ነው። በሚከተለው የሙሾ ግጥም ደግሞ የተከሰተው ለውጥ ነው። መልክህ ያቤሴሎም ጉልበትህ ያንበሳ ምን ነው እንዳላዛር ሞተ ብትነሳ። ያላዛር እህቶች ወየው ያገኛቸው እንዴት ብለው አዝነው ዳነው እንድማቸው። እዛው ላይ መልኩ የሶሎሞን ቁመናው ያንበሳ የትናንቱ ጎበዝ የዛሬው ሬሳ እንዳላዛር ሞተ ብትነሳ። ያላዛር እህቶች እንደኛው ሰው ናቸው ከቶ ምን ቢሰሩ ዳነው እንድማቸው። የመጀመሪያው በጎጃም ሁለተኛው በሽዋ የተሰሙ ሲሆን ሁለቱም ወንድም ሲሞት የሚደረደሩ ናቸው። ሁለቱም ያገላለጽ ዘዴ በንቡር ጠቃሽ ባነጻጻሪና በተለዋጅ ዘይቤ ነው። መልክህ ያቤሴሎምና መልኩ የሰለሞን የሚሉት ሀረጎች በንቡር ጠቃሽ ዘይቤ ቀረቡ ሲሆን ጠቀሰውም መጽሐፍ ቅዱሳዊ ነው። ልዩነት የሚታየው በዘይቤው ማንጸሪያ ሆኖ በተመረጡት ሰዎች ላይ ነው። በመጀመሪያው ጉልበትህ ያንበሳ በማለት በተለዋጅ ዘይቤ የሟቹ ጠንካራነት ሲወሳ፣ በሁለተኛው ቁመናህ ያንበሳ በሚል ግርማ ሞገሱና አቋሙን የተወሳው። በሁለተኛው ግጥም የትላንቱ ጎበዝ የዛሬው ሬሳ የሚለው ስንኝ በመጀመሪያው ውስጥ አለመኖሩ የጎላ ለውጥ ነው። ያላዛር እህቶች ወየው ያገኛቸው የሚለውና በንቡር ጠቃሽ ዘይቤ የቀረበው ሙሉ ስንኝ ዘይቤውን ሳይለውጥ ያላዛር እህቶች እንደኛው ሰው ናቸው በመባሉ የሐሳብ ለውጥ ታይቷል። የመጨረሻውን ስንኝ ስንመለከተው ደግሞ በሁለቱም የሚተላለፈው ሐሳብ አንድ ሆኖ ሳለ የሐሳብ መግለጫው የመጀመሪያው ሐዘንክን ሲሆን ሁለተኛው ስራንክ ነው። ሁለቱም ጥያቄያዊ መሆናቸውን ያስተውሏል። በሚዜሙ የስነ ቃል አይነቶች ሊታይ የሚችለውን የተለዋዋጭነት ባህሪ ይበልጥ ለመረዳት የሚከተሉትን ተጨማሪ ምሳሌዎች እናጢን። በበጋ ረስ ቢሉት ፀሐይን ፈራና፣ በሐምሌ ረስ ቢሉት ዝናቡን ፈራና፣ ልጁን ጀራ ቢለው በጅቡ አስፈራራ። በሰኔ ጣይ ፈራ፣ በሐምሌ ዝናብ ፈራ፣ ልጁን ጀራ ሲለው በጅብ አስፈራራ። ተቡት አትቅበሩት ጣሉት ከመንገዱ፣ የማን ነው ወዘላ እያሉት ይሄዱ። እዚያው ላይ ተቡት አትቅበሩት ጣሉት መንገዱ፣ ምን ወንዝ አበቀለው እያሉት ይሄዱ። ረጅም መቀነት ሳይስቡት ይጠብቃል፣ የዘመኑ ፍቅር ሳይጀምሩት ያልቃል። እዛው ላይ ረጅም መቀነት ሳይስቡት ይጠብቃል፣ ድሮም የጅል ፍቅር ሳይጀመር ያልቃል። የስነ ቃል የተለዋዋጭነት ባህሪ የሚታየው በሚዜሙት ብቻ ሳይሆን በዝሩ በሚቀርቡትም ላይ ነው። ለምሳሌ ተረቶች ካንዱ ተራች ወደ ሌላው ሲተላለፉና ካንዱ አካባቢ ወደ ሌላው ሲጓዙ አንዳንድ ለውጦች ሊያሳዩ ይችላሉ። ላብነት ያህል ከዚህ በታች በሰፈሩት ሁለት ተረቶች የሚታዩትን ዋና ዋና ልዩነቶች እንመልከት። የመጀመሪያው ተረት በሰላሌ አውራጃ አካባቢ የተሰማ ሲሆን ሁለተኛው ደግሞ በጎጃም ሞጣ አውራጃ የተሰማ ነው። አንድ ሁለት ሞኝ ባልና ሚስት ዶሮ ያርዳሉ። ያረዱትን ዶሮ በደንብ ከሰሩ በኋላ ከመብላታቸው በፊት ለጥርሳቸው መጎርጎሪያ ለማምጣት ወደ ጫካ ይሄዳሉ። በመንገድ ላይ ወታደሮች ስራት አዘው ሲሄዱ ያገኛቸዋል። ወደ ወታደሮቹ ይጠጉና እቤት ዶሮ አርደን ጠላ ጠምቀን ልንበላ ስንል የጥርስ መጎርጎሪያ ለማምጣት ወደ ጫካ ይሄድን ነው። ስለዚህ በእኛ ቤት ስታልፉ እንዳትገቡ ልንገላችሁ ልንናችሁ ነበር ብሏቸው ይሄዳሉ። ባልና ሚስቱም ወታደሮቹ እንደሄዱ በጣም ደግ ናቸው፣ እንኳን አደራ የተባሉትን አይነኩም እያሉ ተሳስቀው ወደ ጫካ ገቡ። ወታደሮቹም የሩቅ መንገደኛ ስለነበሩ እነዚህ ቂሎች ብለው ወደ ተጠቆሙበት ቤት ሄዱ። እዛም ያዘጋጁትን ዶሮ በልተው ጠላ ጠጥተው ሁሉን ክፍትፍት አድርገው በሩን ብቻ ዘግተው ይሄዳሉ። ባልና ሚስት የጥርስ መጎርጎሪያ ይዘው ሲመለሱ ቤቱ በዝንብ ተወሮ አገኙት። ያዘጋጁት ምግብ ተበልቶ ዝንብ ወሮ ታዩ። ባልየውም አይ የእኛ መንገደኛ እንዳይበላብን አደራ ስንል እነዚህ ዝንቦች ከዚህ ተሸሽገው ጉድ አደረጉን አይደል እያለ ዝንቦቹን ለመግደል በትር አነሳ። ዝንቦቹ የተከማቹበትን ድስት አንዴ ሲለው እንክትክት ወጣ። ዝንቦቹም ተበታትነው ግማሹ ወደ ጠላው ጋን፣ ግማሹ ወደ የቀው በረሩ። አሁንም ቀስ ብሎ ወደ ጋኑ ሄዶ አንዴ ሲለው ጋኑ እንክትክት ወጣ። ከዝንቦቹ አንዷ በሚስቱ አፍንጫ ላይ ታርፋለች። ባልም ቀስ በይ እንዳትንቀሳቀሽ ብሎ በያዘው ቆመጥ ዝንቧን እገላለሁ ብሎ ሚስቱን ገደላት ይባላል። ሁለት በድሮ ጊዜ ነው ጥንት ሁለት ሞኝ ባልና ሚስት ነበሩ። ከዕለታት አንድ ቀን ዶሮ አረዱና ሚስትየዋ ሰርታ ሊበሉ ሲሉ ለጥርሳቸው መጎርጎሪያ የሚሆን ሳር የሌለ መሆኑን ያስታውሱና ሊያመጡ ወደ ዱር ሄዱ። ወደ ዱር ሲሄዱ መንገድ ላይ አንድ ተማሪ አገኛቸው። ተማሪውም ወዴት ትሄዳላችሁ ሲል ጠየቃቸው። ዶሮ አርደን ሰርተን አስቀምጠን ለጥርሳችን መጎርጎሪያ ሳር ልናጭድ ነው። ቤታችሁ የት ነው? ያ እዚያ ማዶ መንገዱ ዳር ያለው ነው ብለው ነግረውት ወደ ሳር አጨዳ ተጓዙ። ተሜም እቤታቸው ሄደና ዶሮ ወጣቸውን ግጥም አድርጎ በልቶ ጠፋ። ባልና ሚስት ሳራቸውን አጭደው ተሸክመው እቤት ደረሱና ቢያዩ የወጡ ድስት ባዶውን ሆኖ ዝንብ ወሮታል። በዚህ ጊዜ ዶሮ ወጣቸውን ዝንብ ነው የበላው ብለው በማመን በቤቱ ውስጥ ውርውር የሚለውን ዝንብ መግደል ጀመሩ። ዝንቦች በእንስራው፣ በምጣዱ፣ በማሰሮው ላይ ሲያርፉ እነሱን አገኛለሁ በማለት የቤቱን ዕቃ ሁሉ ሲያነክቱት ቆዩ። በመጨረሻ አንዲት ዝንብ እሴትየዋ ግንባር ላይ ያረፈች። በዚህ ጊዜ ሴትየዋ ዝንቧ ተነስታ እንዳትበር ቀስ ብላ በምልክት ባሏን ጠቆመችው። ሰውየውም በያዘው ቆመጥ አስተካክሎ ግንባሯን ሲላት ጊዜ ውሃ ሳትል አረፈች ይባላል። እነዚህ ሁለት ተረቶች በይዞታቸውና በሚያስተላልፉት ዋና ሀሳብ አንድ አይነት ሲሆኑ በጥቂት ነገሮች ልዩነት ያሳያሉ። በመጀመሪያው ተረት ባልና ሚስቱን በመንገድ ላይ የሚያገኟቸው ሁለት ወታደሮች ሲሆኑ በሁለተኛው ግን አንድ ተማሪ ነው የሚያገኛቸው። በመጀመሪያው ተረት ባልና ሚስቱ ራሳቸው ወዴት እንደሚሄዱ ሲነግሩ፣ በሁለተኛው ተማሪው ወዴት እንደሚሄዱ ጠይቋቸው ነው የሚሄዱበትን የሚናገሩት። በተጨማሪ በመጀመሪያው ተረት አንዷ ዝንብ የምታርፈው በሴትየዋ አፍንጫ ላይ ሲሆን በሁለተኛው በሴትየዋ ግንባር ላይ ነው። እነዚህን ከመሳሰሉ ጥቃቅን ልዩነቶች በስተቀር ሁለቱ ተረቶች አንድ መሆናቸው ግልጽ ነው። ከላይ እንደታየው የሥነ ቃል የተለዋዋጭነት ባህሪ የሚከሰተው በቃላት በሐረጋትና በአገላለጽ ላይ ብቻ አይደለም፣ በአኳኋን ስልቱም ላይ ይኸው ባህሪ ሊታይ ይችላል። የዚህ ለውጥ ምክንያት የግለሰቦቹ የፈጠራ ችሎታ መለያየት ነው። አንዱ አቀንቃኝ ለሚናገረው ወይም ለሚያዜመው የሥነ ቃል አይነት እውናዊነት ለማላበስና ተገቢውን ድባብ ለመፍጠር ከክዋኔው ጋር የተስማማ የሰውነት እንቅስቃሴ ያደርጋል። ለምሳሌ የፊት ማጨማደድ፣ የአይን ማጉረጥረጥ፣ የመወራጨት፣ የመዝለል፣ የመንቀጥቀጥ ወዘተ እንዲያሉትን ድርጊቶች ሌላው እንዳሉ ገልብጦ ላያቀርብ ይችላል። የክዋኔውን መሠረታዊ ባህሪ ሳይለቅ በራሱ ፈጠራ መንፈስ አጋኖ ወይም ለዘብ አድርጎ እንደ ችሎታው ይከውነዋል። አንዱ ከዋኝ እንኳን በተለያየ ጊዜና አካባቢ ያንኑ ስነ ቃል ቢያቀርብ እያንዳንዱ አጋጣሚ በሚፈጥረው ድባብና የተሳታፊ ስሜት መለያየት ለውጥ ይከሰታል። እያንዳንዱ ከዋኝ በራሱ ፈጠራ የሚለውጣቸው ነገሮች ብዙ ናቸው። ዋነኞቹ ግን የቅደም ተከተል፣ የሐሳብ አገላለጽ፣ የገጸ ባህሪ፣ የሁነትና የመቼት፣ የቁሳቁስ፣ የዜማ ቅላጼና የአካል እንቅስቃሴ ናቸው። በተጨማሪ ስነቃሉ ከአካባቢው ሁኔታ ጋር የተስማማ እንዲሆን አዳዲስ ነገሮች ሊጨመሩ ይችላሉ። የስነቃል አይነቶች። የስነቃል አይነቶች ብዙ ናቸው። በየሀገሩና በየባህሉ የተለያዩ የስነቃል አይነቶች ቢኖሩም አብዛኞቹ በሁለት አበይት ቅርጾች ይከሰታሉ። የመጀመሪያዎቹ በዝርውና በትረካ የሚነገሩ ሲሆኑ፣ ሁለተኛዎቹ በግጥም ቅርጽ የሚቀርቡና የሚዜሙ ናቸው። በዝርው ከሚቀርቡት መሃል ተረት፣ አፈ ታሪክ፣ ሀተታ ተፈጥሮ፣ ምሳሌያዊ አነጋገር፣ እንቆቅልሽ፣ ቀልድ፣ ሌሎችም ይገኙበታል። ከሚዜሙት ደግሞ ባህላዊ ዘፈኖችንና ዝማሪዎችን፣ ሙሾን፣ ፉከራንና ቀረርቶን መጥቀስ ይቻላል። ሁሉንም የስነ ቃል አይነቶች እዚህ ዘርዝሮ ማሳየት ያዳግታል። ለአብነት ያህል ግን ጥቂቶቹን በመጥቀስ ምንነታቸውና አንዳንድ ባህሪያቸውን እንመለከታለን። ተረት። ተረት መተረት ከተጀመረ ዘመን የለውም። ተረት የማውራት ውስጣዊ ስሜትና ተረት የማዳመጥ ፍላጎት ትረካን በስልጣኔ ታሪክ ውስጥ የሰው ልጅ የተፈጥሮ እኩያ እንዲሆን አድርገውታል። ተረት መተረት የሰው ልጅ በቡድን መኖር ከጀመረበት ጊዜ ጀምሮ ነበር የሚባለውም ይህንኑ መሰረት በማድረግ ነው። ተረት በድሮ ጊዜ ወይም ከእለታት አንድ ቀን በአንድ ቦታ እገሌና እገሌ የሚባሉ ሁለት ሰዎች ነበሩ፣ እንዲህ ያለ ነገር ፈጸሙ፣ ከዚያ እንዲሆኑ፣ እዚያ ገቡ፣ እዚህ ወጡ፣ ሲኖሩ በመጨረሻ እንዲህ ያደረጉ፣ ከዚያም እንዲሆኑ፣ በመጨረሻም እንዲህ ያለ ነገር ደረሰባቸው እያለ የሚተርክና ወደፊት የሚጓዝ ትረካ ነው። በትረካ ሂደቱም መጀመሪያ፣ መሀከልና መጨረሻ ሲኖረው በአጀማመሩ ላይ በራሱ ዘዴ ጊዜን፣ ቦታን፣ ባለታሪክን ያስተዋውቃል። በሁለተኛው ክፍል ደግሞ ዋናውን የትረካ ክፍል ሲያቀርብ በመጨረሻው በትረካው ሂደት የተከናወኑ ተግባራትና የተደረሰበትን ውጤት ወይም የሁነቶች ሁሉ መቋጫ የሆነውን ነገር ያሳያል። ይህ የስነ ቃል አይነት በእንስሳትና በአራዊት በተፈጥሮ ገጽታዎች እንዲሁም በሰዎችና ከእውኑ ዓለም ሰዎች ለየት ያለ መልክ ባህሪና ችሎታ በተሰጣቸው የምናብ አለብ ሰዎች አማካኝነት የሰዎችን ሰናይና እኩል ባህሪያትና የተለያዩ ድርጊቶች ያሳያል። የተረት ቅርጽና አቀራረብ በብዙ ባህሎች ተመሳሳይነት አለው። ያጀማመርና ያጨራረሱን ስርዓት ብቻ እንኳን ብናጤን ለዚህ አንድ ማስረጃ ሊሆነን ይችላል። በሀገራችን በልዩ ልዩ ብሔረሰቦች ዘንድ የተረትን አጀማመር ስንመለከት የተባለውን በግልጽ እናያለን። ለምሳሌ በአማርኛ ተራቹ ተረት ተረት በማለት ተረት ለማውራት መዘጋጀቱን ሲያበስር፣ ተረቱን ለማዳመጥ የተሰበሰቡት የላም በረት በማለት ተረቱን ለማዳመጥ ዝግጁ መሆናቸውን ያረጋግጣሉ። ተራቹ ተረቱን አውርቶ ሲጨርስ ደግሞ ተረቴን መልሱ፣ አፌን በዳቦ አብሱ በማለት ሌላ ሰው በፈንታው ተረት እንዲያወራ በሚጋብዝ አኳኋን ይደመድማል። በከፍኛ ተራቹ ሲጀምር ተረት ተረት እንስሳት አዲሱ ደበሎ ይለቅ፣ ቶች ቶች ቆረጣ፣ እንዲራ ሸሮን ቀፈላ ይላል። ተረቱን ነግሮ ሲያጠናቅቅ ደግሞ እንዲህ እንዲህ ተብሎ ነበር፣ እቸሸ ምን ሆነ ሲል አድማጮቹ እየተረቱ ያረጁ፣ ቶቺበ ገነቢተ በማለት ተረት ስለነገራቸው መልካም ምኞት በመመኘት የተረቱን መፈጸም ይገነዘባሉ። ተራቹም እድሜያችሁ ይርዘም፣ ኢቶ ኢዲሞ ያግባህ ይላቸዋል። በትግረኛ ደግሞ ተራቹ እውጽዋይ ወይም ነበረያ ነበረ በማለት ነው ተረት ለማውራት ዝግጁ መሆኑን የሚያሳውቀው። አድማጮቹ ደግሞ ውድኮ የጸልማይ ወይም እንታይ ነበረ በማለት ለመሳተፍ መዘጋጀታቸውን ይገልጻሉ። ተረቱ ሲያልቅ ተራቹ አዚያ አንተ ረሲኢኩም ሞተት ረስእኩም፣ ይቺን ከረሳችሁ ሞት ይርሳችሁ በማለት ይደመድማል። የተረት ገጸ ባህርያት በአብዛኛው እንስሳትና አራዊት እንዲሁም ሰዎች መሆናቸው ተገልጿል። የሁሉም ተረቶች ገጸ ባህርያት አንድ አይደሉም። ቀጥሎ ለምሳሌነት በሰፈሩት ሶስት ተረቶች እንደሚታየው በአንዳንዶቹ ተረቶች ገጸ ባህርያቱ እንስሳት ወይም አራዊት ብቻ፣ በአንዳንዶቹ ሰዎች ብቻ፣ በቀሩት ደግሞ እንስሳት ወይም አራዊትና ሰዎች በአንድነት ይገኛሉ። አብዛኛውን ጊዜ እንስሳቱና አራዊቱ የሰው ባህሪ ተሰጥቷቸው እንደ ሰው ሲናገሩ፣ ሲበሉ፣ ሲጠጡ፣ ሲያዝኑ፣ ሲተክዙ፣ ሲጣሉ፣ ሲፋቀሩ፣ በአጠቃላይ ሰባዊ ድርጊት ሲፈጽሙ ይታያሉ። ሰዎቹ ደግሞ ከሆኑ ዓለም ሁኔታ ውጪ ወይም የሆኑ ዓለም ሰዎች ካላቸው ችሎታ በላይ ልዩ ችሎታ ይኖራቸዋል። በተረት መሬት ቀደው የሚገቡ፣ ከተራራው ላይ ተንከባለው የሚድኑ፣ አስፈሪ አውሬን ታግለው የሚጥሉ፣ አራት አይን ያላቸው፣ ተአምራዊ በሆነ ሁኔታ ከከባድ አደጋ የሚያመልጡ ሰዎችን ማግኘት የተለመደ ነው። በተረት ውስጥ የሚታዩት እንስሳትና አራዊት ገጸ ባህሪያት እንደየአካባቢያቸው ይለያያሉ። አይነታቸው ብቻ ሳይሆን የሚሰጣቸው ሰዋዊ ባህሪ ወይም ሚና ይለያያል። ለምሳሌ በአንዳንድ አካባቢዎች ብልጠት ለጦጣ ወይም ለዝንጀሮ ሲሰጥ፣ በሌላ አካባቢ ምናልባት ይህ ባህሪ የሚሰጠው ለቀበሮ ወይም ለእንቁራሪት ሊሆን ይችላል። ይህ እንግዲህ መነሻው በአካባቢው የሚታየውና የሚፈጸመው እንዲሁም የሚታመንበት ማህበረሰባዊ ልማድ ነው። ተረት ከሰዎች የዕለት ተዕለት ኑሮ ጋር የተቆራኘ በመሆኑ በውስጡ የሚይዛቸው ጉዳዮችም ከሰዎች ገጠመኝና ከአኗኗር ስርዓታቸው ጋር የተዛመዱ ሆነው ነው የሚገኙት። ተረት የማህበረሰቡን ወግና ልማድ፣ ስነ ምግባርና አጠቃላይ የዓለም አመለካከት ሊያስተላልፍ ይችላል። ማህበረሰቡ ሰናይና እኩይ ብሎ የመደባቸውን የስነ ምግባር መልኮችንም ያንጸባርቃል። ሰናዩን በማሞገስና በማጠናከር፣ እኩዩን ደግሞ በማውገዝና በማንቋሸሽ የማህበረሰቡን ታዳጊዎች አስተሳሰብ በተወሰኑ አቅጣጫዎች ለመምራት ይጠቅማል። ሽማግሎች ለልጆችና ለወጣቶች ተረት በመንገር የማህበረሰባቸውን መሰረት የሆኑትን ልዩ ልዩ ገጠሞች ያስረዳሉ። ባህላቸውን ጠብቀው አንድነታቸውን አጠንክረው እንዴት መኖር እንደሚገባቸውም ያሳውቃሉ። ከዚህ የስነ ቃል አይነት ይበልጥ ለመተዋወቅ ቀጥሎ ሶስት ምሳሌዎች ቀርበዋል። ተረት አንድ። አንድ አንበሳ ነበረ። አንበሳውም ከአንበሳው ጋርም ጅብ፣ ዝንጀሮ፣ ጦጣ ይሆኑና አሽከርነት ይገባሉ። ገብተው ሲቀመጡ ጅብና ዝንጀሮ በእንኮዬ ጦጢት ተመቀኝተው ነገር ሲሰሩ፣ አያንበሶ እሷ የሌለችበት ጌቶች፣ እንኮዬ ጦጢት ጫማ መስራት እያወቀች እርሶ በእግሮ ይሄዳሉ፣ ለምን ጫማ ትሰራሎትም ብለው ይሉታል። እንዴ እንኮዬ ጦጢት ጫማ መስራት ታውቃለች እንዴ ብሎ ይጠይቃል። ከዚያም አያንበሶ በሉ ታወቀች ጥሯት ይልና ተጠርታ ስትመጣ፣ እንኮዬ ጦጢት። አቤት ጌታዬ። እረ ለመሆኑ ጫማ መስራት እያወቅሽ እኔ በእግሬ ስሄድ ለምንድን ነው ዝም ማለትሽ ብሎ አያንበሶ ሲጠይቃት፣ አይ ጌታዬ ማወቁን አውቅ ነበር፣ መስሪያው ቆዳ አይገኝሎትም ብዬ ነው ስትል፣ የምን ቆዳ ነው? የጭብ ቆዳ፣ የዝንጀሮ ክሳድ ነው የሚሆነው ብላ ስትል፣ እሱ ነው የሚሆነው? አዎ ታዲያ ለሱ ነው እኔ አያንበሶ የተቸገርኩት ይልና ያን ጅብና ዝንጀሮ በይጣይና ግፈፊ ይላትና ስትገፍ ያ ጅብና ዝንጀሮ ሲሉ ተው ዝንበል የመከርከው ምክር ነው እያለች ጅብንም ዝንጀሮንም ትገፋለች። እሷ ግን ምንም አታውቅ። ከዚያ ያን ቆዳ ትወስድና ባህር ትጨምረዋለች። የሄደችም ስታይ አንድ ቀን ጠዋት ፀሐይ ወጥታ በጨረሯ ትኩር ብላ ስታይ ውስጡ ጥለዋን ታየዋለች። ስታይ ከዚያ ስትበር ትሄድና ጌቶች ጌቶች፣ እረ ቆዳዬን ወሰደብኝ፣ እንዴት ያለ ሰው ነው የኔንን የአያንበሶን ገንዘብ የሚነካ ብሎ ከዚያ ነይ አሳይኝ ብሎ ሲሄድ፣ እንዴት ያለ ሰው ነው ብሎ ሲል፣ እረ እንዲያው ቁርጥ እርሶን የሚመስል የነከርኩትን ቆዳዬን ወሰደብኝ። ከዚያ ተከታትለው ሲበሩ ሲበሩ ሄደው እባህሩ ጋር ሲደርሱ ጎንበስ ብላ ስታይ አሁንም ጥለዋን ታያለች። ይኸው ይኸውና ብላ ስትል እሱም ጎንበስ ብሎ በዚያ በፀሐይ ጨረር ሲያይ ጥላውን ያይና እሱኑ ይመስለዋል። ከዚያ እባህሩ ውስጥ እይዛለሁ ይልና ዘሎ ድርግም ሲል እባህሩ ውስጥ ገብቶ ሞተ። ከዚያም ጦጣ ጠላቶቿን ሁሉ እንደዚህ ጨርሳ በሰላም ኖረች ይባላል። ተረት ሁለት። ሁለት ልጆች ጓደኛሞች ነበሩ። ድሮ አብረው ነው ያደጉት። ሁለቱ ልጆች ተመካክረው ለየግላቸው ስንቅ አዘጋጅተው ከሀገር ይጠፋሉ። ሲሄዱ ከሀገራቸው ይርቃሉ። መጀመሪያውኑ አብረን እንብላ ተባብለው ተስማምተዋል። ሲሄዱ ውለው ያድራሉ። በኋላ ስንቃቸው እያለቀባቸው ሄደ። ለአንድ ጊዜ ብቻ የሚሆን ከአንደኛው ዘንድ ይቀራል። ምግቡን የያዘው ልጅ አሁን እንግዲህ ምግባችንን ጨርሰናል፣ ረሃብም ይዘናል፣ ለምነን መብላት አለብን። አንተን አይንህን አጠፋልህና ለማኝ ትሆናለህ። እኔም በበትር እየጎተትኩ ሰዎች ሊመጻውቱን የሚቻልበት ስፍራ አደርሳለሁ ይለውና አይኑን ጎልጉሎ ያወጣዋል። ሲጎትተው ሲለምኑ ሰልችቶት ትልቁ አርካ ስር ትቶት ይጠፋል። አይኑ የታወረው ልጅ በዋርካው ስር ውሎ ያድራል። ድንገት ሰዎች ዋርካው ላይ እንጫጫሉ። ለዚህ አይነት በሽታ መድኃኒት እንዲህ አይነት ቅጠል ነው እያሉ ያወራሉ። እውሩ ምንድን ነው የሚያወራው ብሎ ያዳምጣል። ለአይን በሽታ መድኃኒቱ እንዲህ አይነት ቅጠል ነው ሲሉ ልቦናው ተደስቶ ዝም አለ። ሰዎቹም ያወሩትን ሲጨርሱ የሰማን ለሰው ከነገረ መድኃኒቱ ይርከስ ብለው ተበታተኑ። እውሩ በጠዋት ተነስቶ እየተንገዳገደ ሲሄድ አንድ ሽማግሌ አግኝተውት ወደ መንገድ አወጡት። ልጁም ሽማግሌውን ማታ የሰማውን ቅጠል እንዲቆርጡለት ለመናቸው። በቅጠሉ ወዲያውኑ ዳነ። አይኑ ድኖለት ሲሄድ አንድ መንደር ደረሰ። የአገሩ ባላባት አንዲት ቆንጆ ልጅ አለችው። ልጅቱ አይነ ስውር ትሆን እንጂ በጣም ቆንጆ ናት። ልጁ በመንደር ውስጥ ይሰነብታል። በሚያድርበት ቤት ውስጥ ሰዎች ስለ ባላባቱ ልጅ ያወራሉ። ይህችን ልጅ ያዳናት ልጅቱ እንዲያገባት አባቷ ንብረታቸውን በሙሉ እንደሚያወርሱ ባላባቱ እንዳወሩ ከሚያወሩት ሰዎች ይሰማል። አንድ ቀን ጧት ባላባቱ ቤት ሂዶ ልጅቱን አየ። ከአባቷም ይጨዋወታሉ። ካዳንካት አንተው ታገባታለህ፣ ንብረቴንም በሙሉ አወርሳችኋለሁ። በሽማግሌዎች ፊት ቃል ገቡለት። ልጁም እሱ የዳነበትን ቅጠል ቆርጦ ልጅቷን አዳናት። በዚህ መልክ አግብቶ የአባቷንም ንብረት ወርሶ ከብሮ መኖር ጀመረ። ከእለታት አንድ ቀን አንድ ለማኝ ልጁ ቤት ምጽዋት ሊለምን መጣ። ለማኙ ልጁን በሚመለከትበት ጊዜ ደነገጠ። አንተ ምንድን ነው ያዳነህ? ሀብታምስ ያደረገ ይለዋል። ለካ ለማኙ የልጁን አይን አጥፍቶ ትቶት ሄደው ነበር። የከበረው ልጅ ያጋጠመውንና የሆነውን ሁሉ ይነግረዋል። ለማኙ እየሮጠ ልጁን ትቶት በሄደበት ዋርካ ስር የራሱን አይን አጥፍቶ ይቀመጣል። ሌሊት ሲሆን ሰዎች ዋርካው ላይ ተሰባስበው መነጋገር ጀመሩ። ለዚህ አይነት በሽታ መድኃኒቱ እንዲህ አይነት ቅጠል እያሉ ሲያወሩ ለአይን በሽታ እንዲህ አይነት ቅጠል በሚሉበት ወቅት ምን አላችሁ? ምን አይነት ቅጠል ምን አላችሁ? ብሎ ጮኸ። ለካ ዚነህ ብለው ሰውየውን ገደሉት ይባላል። ተረት 3 ከለታት አንድ ቀን ሁለት አዳኞች ነብር ለመያዝ ወደ ጫካ መሳሪያ ይዘው ይሄዳሉ። አንድ ነብር ያገኙና ያባርሩታል። ነብሩም ነፍሱን ለማትረፍ ይሮጣል። አንድ ገበሬ በሬ ጠምዶ ሲያርስ ተባራሪው ነብር ይደርሳል። ነብሩም ገበሬውን እባክህ ስለ እግዚአብሔር ብለ አዳኞች እያባረሩኝ ነውና አድነኝ ይለዋል። ገበሬውም እሺ ይልና ነብሩን ባዶ ስልቻው እስከቶ ይቋጥርና ስራውን ይቀጥላል። አዳኞቹም ገበሬው ጋር ይደርሳሉ። ከዚያም አንተ አንድ ነብር በዚህ ሲያልፍ አላየህም ይሉታል። ገበሬውም በዚህ በጫካው እየሮጠ ሄድ ይላቸዋል። አዳኞቹም ወደ ተመሩበት ጫካ ፍለጋ ገቡ። ሲመሽ ገበሬው ስልቻውን ይፈታና በል አዳኞቹ ከሄዱ ቆይቷል፣ አሁን መሄድ ትችላለህ ይለዋል። ነገር ግን እኔን ቶሎ ሳትለቅ በስልቻ ውስጥ አፍነ ስላስጨነከኝ አንዱን በርሄን ካልሰጠኸኝ እበላሃለሁ ይለዋል። እረ እግዚአብሔርን ፍራ፣ ህይወትህን ባዳንኩ ነው እበላሃለሁ የምትለኝ ይለዋል ገበሬው። ነብሩም ህይወቴን ማዳንህን አልክድም፣ ግን በስልቻ ውስጥ አፍነ ስላስመሸኝ ሳልበላ ማደር አልችልም። በጊዜ ለቀኸኝ ቢሆን እስካሁን የምበላው አላጣም ነበር ይለዋል። ነብሩም በርሄን ከከለከልከኝ አንተን ነው የምበላው ብሎ አስፈራራው። ገበሬውም በል እንግዲህ ዳኛ ጋር እንሂድና በእኔ ከፈረዱ እንኳን አንዱን ሁለቱንም እሰጥሃለሁ ይለዋል። ነብሩም እንሂድ፣ ቀኑን ሙሉ አፍነህ አውለህ ሳይፈርዱብህ አይቀሩም ይለዋል። ሁለቱም ይስማሙና አንበሳ እንዲፈርድላቸው አንበሳ ጋር ይሄዳሉ። አንበሳም ነገሩን ከሰማ በኋላ ለፍርድ አስቸጋሪ ነው፣ በገበሬው ላይ እንዳልፈርድ ህይወትህን አድኖታል፣ በነብር ላይ እንዳልፈርድ ቀኑን ሙሉ በስልቻ ውስጥ አውሎህ የሚበላ አላገኘህም። ለማንኛውም የተሻለ ዳኛ ብታገኙ ወደ ሌላ ሂዱ ብሎ ያሰናብታቸዋል። በየአራዊቱ ቤት እየሄዱ ይጠይቁ፣ አንበሳው ያላቸውን አይነት አስተያየት እየሰጡ ሸኟቸው። በመጨረሻ ጦጣ እንድትፈርድ ይስማሙና ይሄዳሉ። ለጦጣ ሁለቱም ችግራቸው ይነግሯታል። ጦጧም የእናንተን ጉዳይ ሰምቶ ለመፍረድ አስቸጋሪ ነው፣ እስኪ ገበሬ እንዴት አድርገህ እንዳዳንከው አሳየኝ አለችው። ገበሬውም ነብሩን ስልቻ ውስጥ ከቶ ይኸውልሽ እህል አስመስዬ በስልቻ ውስጥ አድርጌ ያዳንኩት እንዲህ አድርጌ ነው አላት። ጦጧም አሁን ነብሩ በእጅ ነው አለችው። ገበሬውም ገባውና ነብሩን በዱላ ቀጥቅጦ ገደለው ይባላል።